أحبتي في الله، سمعنا يا جماعة الخير. خير إن شاء الله. ما أدري إن ديت أنا زاري سل الرسول صلى الله عليه وسلم هجرة ويمسل عاشوراء بن قير الشلال ويس يا الله متنا صلى الله عليه وسلم كمدينة كمكة ودى مدينة هجرة يدرب بيت ينطر مناسبة عنهم عند الرسول الله موسى عليه السلام ويس يتلمدون عقد الطحاوية شنو النمار ما أدري قطفها ودمتنا شنو بنقوي الشرر بس الله أعلم يتلي نبري إذا بس يا جماعة الخير عنده متوسل زدين نعم عنده متوسل زدين. بسم الله الرحمن الرحيم. يقول الإمام الطحاوي رحمه الله ويملك كل شيء. الله سبحانه وتعالى كل النجار وكتب ترو يا درجي ونجيتانو ولا يملكه شيء. الله انجن بكتب ترو سر يا درجي من نجر اللم ولا غني عن الله تعالى طرفة عين أينن كفتنس كم من كجنات ترس ياكل رحمة غنى له من ما ينفطر لهم ومن استغنى عن الله طرفة عين لا تنشتك من دم يأكلهم كالله بكاك الله يعلى فقد كفر برقد أم كاد نسأل الله السلامة والعافية وصار من أهل الحين مالت من أهل الهلاك تطفات سويتشم هنا ويوم تطفو سويتش هنا مالتنو أنا قلت إنه هي ما أبرأ لي أسفل اليوم حتى بما أبرأ عز الحن فيه قلت هنا ما أبرأ لي أمي أسفل لدو أن نقاقر نوه إمام الطحاوي دلو المعلنة فما قد تعلم بلا من قالوا إمام الطحاوي رحمه الله سنقروا والله يغضب الله سبحانه وتعالى يكوتان ويرضى يودان لهم قالوا لا كأحد من الورى لك الله يودى للناقن يقطع المسنل عندما نميهم فطور عدد اللم بل هذه الصفة بما تليق بجلاله وعظمته الله سبحانه وتعالى ككبرنا كالله سبحانه وتعالى تشلو تاقر بمسمع ما ملكنا فطرش بما يقط ملكنجي عند فطوران عدد اللم بين الله سبحانه وتعالى يقطع قن قطعو يغضب لا كغضبنا ويرضى لا كرضانا دارت إمام أبو حنيفة رحمه الله في قول أكبر لا يمعلن أحباش وش غضب ميلو ترقومي لعلو بفيت ينبرو جهمية وش إيه غضب مالت ثوران الدم دم مفلات مالتنا إذن فهذا لا يتصور على الله تبارك وتعالى إذا به بأ الله لا يلكسته يتشلم دم مفلات المبالو نجال إنقدس غضب بمالت يفلقه ويم القرآن لا الله سبحانه وتعالى ندم يكوت أي تناقره أحاديث لا يا الله مثل صلى الله عليه وسلم الله سبحانه وتعالى ندم يكوت غضب من دم يتناقره إنما أراد بذلك الانتقام مبك ألننا ወይም ደግሞ ቁጣ የሚያስከትለውን ነገር ይፈጽማል ማለት ነው። ለምሳሌ አንድን ሰው ተቆጣበት ማለት ይላሉ እንደነሱ አፈሳሰር ወይም እንደነሱ ማብራሪያ ሲሰጡት بمعنى ابعده عن رحمته كزنته اراقه وادخله في عذابه ونقمته عذاب لاينا الله سبحانه وتعالى نار وسط اسገባው ማለት እንጂ እሱ ራሱ ይቆጣል ማለት አይደለም። ይወዳል ያዝናል ስንል ደግሞ ውዴታ የሚባለው ነገር ወይም ደግሞ ዝነት የሚባለው ነገር እንፊዓሉ القلب ነው የልብ ትርታ ነው وهذا لا يتصور على الله تبارك وتعالى الله لا يتصور ما ادري ስለማይችል ከጀነቱ አራቀው ከጀነቱ አስገባው ወይም ከنعمه ከጸጋው ውስጥ አስገባው ከአላህ Subhanahu Wa Ta'ala ቁጣ من نقمته وغضبه وسطوته ደግሞ አጣቀው ማለት ነው የሚል አተረጓጎም ይሰጡታል ግን ይሄ በአህለ ሱና ወልጀማዓ ዘንድ ተቀባይነት የሌለው ፍክራ ነው ማለት ነው ለምን ከተባለ ይሄ ምንድነው فيه نوع تحريف وتعطيل لصفات الله تبارك وتعالى الله يقطع ነገር ግን አላህ ይወዳል። ከይፍያውን አናውቅም እንጂ የምንለው ተሕሪፍ ማለት አላህ ስብሓነ ወተዓላ ያልፈለገውን ነገር ወይም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙራዱ ላይ ያልደረሱበት ነገር ላይ በዛ አካህር ጠሪቅ መሄድ ስለሆነ የሚሆነው ማለት ነው። ኢማም አቡ ሐኒፋ ረሒመሁላህ ምን አሉ? ይህን አስመልክተው ሲናገሩ የዚህ አይነትን አተረጓጉም መተርጎም ወገደቡ ዑቁበቱሁ ቁጣው የእሱ እርምጃው ነው ማለት የሙዕተዚሎች አባባል ነው አሉ። ውሆ ቀውሉ አህሊ ልቀደሪ ሙላ አሊ ቀሪ ረሒመሁላህ ደግሞ ማብራሪያ ሲሰጡ ምን አሉ? ወላ የጁዙ ኢብጣሉ ልአስሊ ቢልዓጅዚ ዓን ልወስፊ አሉ። አንድን ነገር ማለት ውስጡን ወይም ሁኔታውን ባህሪውን ስላላወቅ የለም ማለት አንችልም ነው። وإنما ضلت المعتزلة من هذا الوجه معتزلة وجه يتفوت كذا هالطاقة أنو بلوان المهم عندما يتوقعوا أهل السنة والجماعة عاكدون يمي الرقاقتو بين النفي والإثبات نو الله سبحانه وتعالى عندما يود يتناقر ومن على سنقر سورة المائدة عندما تواصلت إليه سنقر رضي الله عنهم مالا سلن رسو الله ودد الله إذن الله سبحانه وتعالى ودى له إياه لكن رضاه كما قال الإمام الطحاوي وغيره من كبار علماء أهل السنة والجماعة لا كأحد من الورى. نزه الله سورة الفتح لا يمنال سل صلح الحديبية سنقر لك أدرج الله عن المؤمنين برقت أم الله كان الزمان يتشد إذ يبايعونك لأنتك على الكدام بميهون بسات تحت الشجرة ከዛ ፋስር አላህ Subhanahu Wa Ta'ala እነዛ ሙእሚኖች እንደወደዳቸው እየተናገረ ነው ማለት ነው። እንደዚሁ እንደሚቆጣ ደግሞ ሲናገረ መላአነሁ الله وغضب عليه سبحانه سورة المائدة አንቀጽ 60 ላይ ሲናገር ማለት ነው። الله لعن يا هل انبئكم بشر مثوبة الى اخر الايه على ان ملعنه الله وغضب عليه هذا دزو سورة النساء انقذ 93 لاي وغضب الله عليه ولعنه الله سبحانه وتعالى اندميقطا تناغروال مالنو اندزو الله سبحانه وتعالى من الى سورة البقره 61 لاي وباء بغضب من الله رجعوا بغضب من الله كالله هنا قطع تملس وعلم. إذن ومذهب السلفي يصحب الشنا يتابعيوش أسماء الصفات أسماء الكتو يالاك وأكهد كما ذكره شيخ الإسلام تيمية رحمه الله في دفء تعارض العقل والنقل من بعض المصحفات شولي وسائر الأئمة وجميع الأئمة يمسلم ملو مريوش بملو إثبات صفة الغضب الله سبحانه وتعالى صفة الغضب والرضا والعداوة والولاية والحب والبغض ونحو ذلك من الصفات التي ورد بها الكتاب والسنة اندال بمولو يا الله سبحانه وتعالى إثبات ما درقنا ما رقاقتنا ننيالون آغلو مكبلنا ومنع التأويل الذي يصرفها عن حقائقها اللائكة بالله تعالى فالله سبحانه وتعالى قال يما يهد يتتعممتن التعنين مراقنا كما يقولون مثل ذلك في السمع والبصر والكلام وسائر الصفات غضب النار ضا ليس هون امانن يوم يا الله سبحانه وتعالى سمنا بحر لينو معلنا كما اشار اليه الشيخ رحمه الله فيما تقدم كهون بفيت امام الطحاوي عند ابررت كله معلنا وانظر الى جواب الامام مالك رضي الله عنه في صفه الاستواء امام مالك عند غزي يستمروا نبر يبالال الرحمن على العرش استوى يا لولي تنتاني سيساتو فقال له يا أبا عبد الله كيف استوى مبيتنا الله استوى يا درجو إياك استوى عدرقوال لا دلمنو يا ما يتاوك أنو سلفو جزند ما نمي كراكري اللهم بززو يا لولي نقرقن بيسو يوات ايك مبيتنا كيفية الاستوى والاجو فأطرق الإمام رحمه الله رأسه حتى علاه الرخص ورتاش بتعم تاكرك أروبها لا منالوت الاستواء معلوم عرف الله كعرش لي فلايمهنو يتاوكنو والكيف مجهول نجرجن كيفو انديت اندهونا انيا اناوكم بمالت ملس ستول يهبا بال يا الله ملتنا صلى الله عليه وآله وسلم بالبيت يهونتشو أم سلمة رضي الله عنها تناقروا لك بالال وكذلك اندزهو يئيما ومالك شيخه ونو ربيعة الرعي مبالو فقه أهل المدينة بمبال المتاوكو ارسم يهن نقر تناقروا تالي بالال كان السموش يعلو ليلوش علموش بزملكو تناقروا إذن هلوم يها بابال لأهل السنة والجماعة عاكدا عند ميزان تدرقو لوسدي شلال لمن لك سلفوش انديت اندى تردوث لمسال الله ليس كمثل شيء هو السميع والبشر اندالو المسلمو عاكدا بين النفي والإثبات لا يتمسرة مهانو ندمي الرقاق قطعونا سلفوش بزهو ملك اندى تردوث لنا اندى مونبت يمي أملاك كتاب بابال نو مالنو الاستواء معلوم سيدو الله سبحانه وتعالى كعرش بلاي مهانو يتاوك أنو سيبال وهذه القاعدة تجري في كل قواعد صفات الله وأسماء الله تبارك وتعالى إيان دان لسمنا بعده اللو الله سبحانه وتعالى يقول لسو إنما يجرى على ما كان عليه بل لبتو تالي ما من اندار لبنا والكيف مجهول سيدو دمو لمس عليه يد الله تبارك وتعالى ليست كيد المخلوقين والكيف مجهول يعني أبابالو كالزهان صار نو مالك كهم بفيت إمام الطحاوي رحمه الله اندالوت ومن لم يتوك النفي عالو نفيين يالتتبك والتشبيه عند الزوية الله سبحانه وتعالى نسمنا باري كفطران قار على من مساسا يالتتنكك زل تساسات ولم يصيب التنزيه اندالوت فلو مالنا أنا لا كأحد من الوراء سلو عندما نميون فطر قن عاد اللام على اللام سبحان الله. وفي الصحيحين عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وآله وسلم أبو سعيد الخدري مبار الصحابي سواره كالله متيا صلى الله عليه وسلم سمته إن الله تعالى يقول لأهل الجنة الله لا لجنة السلوك جعلني الله وإياكم من أهل الجنة الله سبحانه وتعالى هو لا تشمي جنة السلوك شادر جننا الله لا لجنة السلوك يا أهل الجنة أما أنت جنة السلوك وي فيقولون لبيك ربنا وسعديك إلال لبيك إلال الله ما لنه لبيك مالت من ألب بالمكان إذا أقام به إقامة بعد أخرى مالت الشكال كبهالا عندنا من الشدمو يبلت يعني ترحيب ألبت هالنقاقرن بعربي والخير في يديك ملكام يبالو نقر هلو كان تقانو ميقينو فيقولوا بمكت ألم الله لا تشوال هال رضيتم سبحان الله وددات شهنة دستنيانات شهنة لا تشوال فيقولون وما لنا لا نرضى يا رب انديت نود السماء لنا وقد أعطيتنا ما لم تعطي أحدا من خلقك لما أنهم فطوري على ستها وندل ستها ستابك انديت نو يما نودو فيقولوا ألا أعطيكم أفضل من ذلك كالزيه بلت أنا قر على ستأتهم منا فيقولون يا رب قتاتشن هي وأي شيء أفضل من ذلك كذه بلت أنا قر من دنو سلو فيقول الله ملا أحل عليكم رضاني وديتان بنان تلا درق الله تشهدوني فلا أسخط عليكم بعده أبدا وفصم بنان تلاي كهم بهالا تلا تشامي بالنقر كان يعينو رباتشهم من الردو الله سبحانه وتعالى صفة الرضا يمبالو نقر اندالو يهم أبو سعيد الخدري رضي الله عنه يتقوم الحديث إمام الطحاوي رحمه الله يالوتن يميا ملاكتنا ومالتنا بما قد ألمنالو يا أهل السنة والجماعة عاكدا سنقروا رحمه الله ونحب أصحاب رسول الله صلى الله عليه وآله وسلم يا الله ملكتنا بتأمن الدالن እናከብራቸዋለን። የአላህን መልእክተኛ ባልደረቦች እና ጓደኞች ወላ ኑፈሪጡ ፊ ሑቢ አሐድ ሚንሁም፣ ነገር ግን በእነሱን በመውደድ ላይ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች እና ሰሓቦች እንወዳለን ስንል ድንበር አናልፍም። ወላ ነተበረኡ ሚን አሐድ ሚንሁም፣ ከሰሓቦቹ መካከል አንድኛውንም ተበሩ አናደርግም፣ አንጠላም። ሱብሓነላህ፣ በጣም ይገርማችኋል። ወኑብጊዱ መን ዩብጊዱሁም። ኢማሙ ጣሐዊ እንግዲህ ተመልከቱ፣ ትልቅ ኢማሙል አኢማ ናቸው፣ የመሪዎች ሁሉ መሪ። ኢማሙ ጣሐዊ ማለት በጣም ዓሊም ናቸው። ሸርሑ መአኒ ልአሳር የሚባል አላቸው፣ ስንት ጉድ ኪታብ አላቸው። ጠበቃቱ ልሐነፊያ ላይ ከኽሳፍና እሳቸው ከሙሐመድ ብን ልሐሰን እብኑ ዝያድ አሉሉ ሙሐመድ ብን ልሐሰን አሽባኒ ከአቡ ዩሱፍና ከኢማም አቡ ሐኒፋ ካለው ጠበቃ ለጥቆ በሶስተኛ ደረጃ ላይ የሚመደቡ ሰው ናቸው። ወኑብጊዱ መን ዩብጊዱሁም፣ የአላህን መልእክተኛ የሚጠላን ሰው እንጠላለን። ለአፍወን የአላህን መልእክተኛ ባልደረቦች አስሓቦችን የሚጠላ እንጠላለን። ሱብሓነላህ። እንግዲህ አስቡት አብዱላህ አልሐረሪ እና ያን ተከታዮቹ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ሰሓቦች በጣም ያወግዛሉ። እነሱ ለምሳሌ ሙዓዊያ ብኑ አቢ ሱፊያን ወኻሊድ ብኑ ልወሊድ ወጠልሐቱ ብኑ እነሱ ሙዓዊያ ብኑ አቢ ሱፊያን ኻሊድ ብኑ ልወሊድ ወዘተ ብዙ ሰሓቢዎችን ይጠቅሱና الذين هم خرجوا على علي ماتوا ميتة جاهلية إلى النساء الله السلامة والعافية إن معاوية بن أبي سفيان إن أشتر إن تلالك صحابي ميتة جاهلية نو يموتت بمالت إظهار العقيدة السنية يمي بالو مصحف لاي بقل سخنا برال مالنا عبد الله الهرابي نعوذ بالله من فتنته الله كما كرايتشو الله يطبقك هذا ኢማሙ ጣሐዊ የኛ አቂዳችን የአህል ሱና ወል ጀማዓ አቂዳ ኑብጊዱ መን ዩብጊዱሁም፣ እነርሱን የሚጠላ እንጠላለን። ወቢገይሪ ልኸይሪ የዝኩሩሁም፣ በጥሩ ነገር ውጭ ካለ ነገር የነቢዩን ሰለላሁ ዐለይሂ ወሰለም መልእክት ሰሓቦች የሚያነሳንም ሰው እንጠላለን። ወላ ነዝኩሩሁም ኢላ ቢኸይር፣ በመልካም ነገር ካልሆነ በስተቀር እነሱን አንጠቅስም። ወሑቡሁም ዲኑን ወኢማኑ አሉ። የአላህን መልእክተኛ ባልደረብ ሰሓቦቹን መውደድ ከእምነትና ከኢሕሳን ጭምርት ነው። ወቡቅዱሁም እነርሱን መጥላት ደግሞ ኩፍሩን ወኒፋቁን ወጡግያኑ አሉ። ስብሓነላህ፣ አዑዙ ቢላህ። እነርሱን መጥላት ክህደትና ኒፋቅ ነው። ወጡግያን ትልቅ የሆነ ጥመት ነው ማለት ነው። ለምን ከተባለ ወቀድ አፍነላሁ ዐለ ሰሓባ ሁወ አላህ በሰሓቦቹ ላይ ምስጋና አድርጓል። ወረሱሉሁ ሱብሓነላህ፣ መልእክተኛውም እንደዚሁ። ወረዲ ዐንሁም ወወዐደሁም ቢልሑስና ሱብሓነላህ። አላህ ምን አለ? ሱረቱ ተውባ 100 አንቀጽ ላይ ወሳቢቁነ ልአወሉነ ሚነል ሙሃጅሪነ ወልአንሷሪ አለ። የመጀመሪያዎቹና ቀደምቷቹ ከሙሃጅሮችና ከአንሷ ቢኢሕሳን እነኛም በመልካም እነርሱን የተከተሉ አይ ቢጠሪቅ ላ ኢላሃ ኢላላህ ማለት ነው። ረዲየላሁ ዐንሁም ስለ እነርሱ አላህ ወዷቸዋል። ወረዱ ዐንሁ ሱብሓነላህ እነርሱም አላህን ወደ እነሱም አላህን ስለ አላህ ወደዋል። ወአዐደ ለሁም አላህም አዘጋጅቶላቸዋል ጀናትን ተጅሪ ሚን ተሕቲሃ ልአንሃር ከበታቾቿ ብዙ ጅረቶች የሚፈሱ የሆነውን አትክልታማ ሀገር ጀነትን አዘጋጅቶላቸዋል። ኻሊዲነ ፊሃ እርሷ ውስጥ የሚዘወትሩ ሲሆኑ አበደን ምንጊዜም። ዛሊከ ልፈውዙ ልዓዚም ትልቅ እድልም የሚባለው እርሱ ነው ብሎ አላህ ተናገረ። እዚህ ቦታ ላይ የሰሓቦቹ ማስረጃ ምንድን ነው? ረዲየላሁ ዐንሁም ወረዱ ዐንሁ እነርሱም አላህን ወደውታል፣ አላህም እነርሱን ወዷቸዋል። ሱረቱ ልፈትሕ 29 ላይ ሲናገር ሙሐመዱ ረሱሉላህ ሙሐመድ የአላህ መልእክተኛ፣ ወለዚነ መዐሁ አብረውትም ያሉት አለ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሓቦችን ማለት ነው። አሽዳኡ ዐለል ኩፋር፣ በከሃዲኖች ላይ ብርቱ ናቸው። ሩሐማኡ በይነሁም፣ በመካከላቸው የሚተዛዘኑ ሱረቱል ፈትሕ 29 ላይ ማለት ነው። ተራሁም ሩክዐን ሱጀዳ የብተጉነ ፈድለን ሚነላሂ ወሪዳና ሲማሁም ፊ ውጁሂህም ሚን አሰሪ ሱጁድ ዛሊከ መሰሉሁም ፊ ተውራት ኢለ አኺሪ ልአያ። በጣም ብዙ ነገር ተነገረ። ምን አላቸው? አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም። በጣም የሚቀረው ቁርአን ሁሉ ሱብሓነላህ ለአሕባሾች በጣም አስደንጋጭ ነው። ለምን ካላችሁ በጣም ሚመምታዘት ብሄ ሀዚህ ጣኢፋ ዶክተር ዐብድራሕማን አድመሽቂ የሚባለው ዓሊም ሲናገር በጣም ይገርማችኋል። በአውስትራሊያም ህጃለሁ አለ። በይስ እነሱ አሉበት መርከዝ አካባቢ ላይ በሙሉ ህጀ ነበር አለ። የሚገርማችሁ ነገር አይ ጣኢፋ ሚን ጧኢፍ፣ የትኛው ሙስሊም የሆነ ሰው ወይም የሙስሊም ቡድን የሆነ ሰው ጋር አይስማሙም ኢላ ማዕል ኩፋር፣ ካፊር ካልሆነ በስ هذه من ممتاز به نسأل الله السلامة والعافية بل في الظاهر ربما نجر على بيروت لي سنجر على الجماعة الإسلامية تاريخها أسود يا مسلم بولنوش بمولو تاريخات شو شل ما أنا بمالت عدنان الطرابة لسنا طهانا جمالت هلتو جمعية المشارع الخيرية مبالي متوقعوني أحباش مبودين وكلو ሉብናን ላይ ፓርላማ ወክለው የሚቀመጡ ሰዎች ናቸው። እርሱ ነው እንግዲህ እንደዚህ ብሎ የተናገረው። አንድ ጊዜ ስለ አላህ አንድ ነገርም ተናግሮ ህዝቡ ተጨፋጭፎ ነበር መስጂድ ላይ ነሰለ አላህ ሰላመተ ወልዓፊያ። ግን ምን አለ አላህ ስለ አላህ ሱብሓነሁ ወተዓላ ሰሓቦች ሲናገር መሐመዱ ረሱሉላህ ወለዚነ አመኑ ማዐሁ አሽዳኡ ዐለል ኩፋር፣ በከሃዲኖች ላይ ብርቱ ሩሐማኡ በይነሁም አለ። ባህሪያቸው ይህ ነው። በሌላ የቁርአን አንቀጽ ላይ ደግሞ መየርተደ ሚንኩም አን ዲኒሂ፣ ከእናንተ ከመካከላችሁ ከሃይማኖቱ የሚወጣ ካለ አለ አላህ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነሃ፣ አላህን የሚወዱና እነርሱም አላህን የሚወዱን ሰዎች ያመጣል። አዕዘትን አለል ካፊሪን፣ በከሃዲኖች ላይ ብርቱ። አዚለትን አለል ሙእሚኒን፣ ለሙእሚን ደግሞ የሚዋረዱ የሚተናነሱ ሙተዋዲዕ የሆኑ የሙእሚኖች ባህሪ ይሄ ነው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ባህሪ ይሄ ነው። ቃለ አላሁ ተባረከ ወተዓላ ዋሲፈ ሊኹሉቂሂ ልዓዚማ ሱብሓነላህ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም አላቸው። ከአላህ በሆነ እዝነት አንተ ለዛባ ሆንክላቸው፣ አዛኝና ሩህሩህ ሆንክላቸው። ወለው ኩንተ ፈዘን ገሊዘ ልቀልብ ማለት ኮፍታራና እንደዚህ ማለት እንደዚህ ፊትህ የማይፈታ ብትሆን ኖሮ ለንፈዱ ምን ሐውሊካ፣ ይህ ሁሉ ሰሓባ በአንተ ዙሪያ ባልተሰበሰበ ነበረ፣ ከዙሪያ ይበታተኑ ነበረ፣ እንፊባድ ይሆኑ ነበር ይላል አላህ ስብሓነ ወተዓላ። የሙእሚኖች ባህሪ ሰውን በለዘብተኝነት መቅረብ ነው ማለት ነው። እነዚህ ግን ሱብሓነላህ ዱቢጡ ወሁም የጥዓኑን ናሰ ፊ ሶላት ነስአሉ ላህ ሰላመት ወልዓፊያ። አላህ ይጠብቀን። እንደዚሁ አላህ ስብሓነሁ ወተዓላ ምን አለ ሱረቱል አንፋል ላይ ሲናገር ኢነለዚነ አመኑ አለ፣ እነዛ ያመኑት ወሃጀሩ፣ በአላህ መንገድ ላይ የተሰደዱ ወጀሃዱ ቢአምዋሊሂም ወአንፉሲሂም ፊሰቢሊላህ፣ በአላህ መንገድ ላይ በነፍሳቸውና በገንዘባቸውም የታገሉ ወለዚነ እነዚህ እንግዲህ ሙሃጅሮች ነው ይላሉ ዑለሞቹ። ወለዚነ እነዛ ደግሞ አወው ስደተኞቹን ያስጠጉና ወነሰሩ እነርሱንም የተባበሩ አለ። ኡላኢከ ባዕዱሁም አውሊያኡ ባዕድ እነዚህ እኮ ከፈሎ ለከፈሏቸው በጣም ባልደረቦችና ጓደኞች ናቸው አለ። ሱብሓነላህ ሚን ዓላመቲ አህሊ ሱነቲ ወልጀማዓ የአህለ ሱና ወልጀማዓ ትልቁ ምልክት ምንድን ነው? ተላኡሙሁም ወተሓቡሁም ወተራዲሁም አንድነታቸው መጠበቁ ነው ማለት ነው። ሱብሓነላህ መዋደዳቸው ከማ ካነ ዛሊከ ፊ አስሓቢ ረሱሊላሂ ሶለላሁ ዐለይሂ ወአሊሂ። እንደዚሁ ምን አለ አላህ ሱብሓነሁ ወተዓላ እንደ በጣም ይገርማችኋል። የአላህ መልክተኛ ሶለላሁ ዐለይሂ ወሰለም ከተላኩ ጀምረው እስከ መጨረሻ ድረስ እስከ ቂያማ ድረስ ያሉት ሙእሚኖች እንዴት አይነቶች እንደሆኑ አላህ ሱረቱል ሐሽር በግልጽ እንዴት እንደሆነ ባህሪያቸው ከአንቀጽ 8 እስከ 10 ድረስ ማለት ነው ከአላህ መልእክተኛ ከተላኩ ጀምረው እስከ ቂያማ ቀን ድረስ ያሉት ሙስሊሞች ባህሪያቸውን ተናገረ። ስለ ሙሃጅሮቹ ሲናገር ምን አለ? ሊልፉቀራኢ አልሙሃጅሪን አለ። ለነዛ እኮ ለተሳደዱት ለሆኑት ድሆች ኡኽሪጁ ሚን ዲያሪሂም ከሀገራቸው የተሳደዱ ወአምዋሊሂም ከገንዘባቸውም አለ የብተጉነ ፈድለ ሚን አላህ ወሪባና ከአላህ የሆነን ትርፍና ውዴታን ፈልገው ወየንሱሩነ አላህ ወረሱለሁ አላህንና መልእክተኛውንም ነስር ለማድረግ ኡላኢካ አላቸው እነዚህ አይነት ሰዎች ሁሙ ሷዲቁን እውነተኛ የሚባሉት እነርሱ ናቸው። ማለሽ ይቅርታ አንድ 5 ደቂቃ ብቻ ይቅርታ ማይክል ትይዙት አንድ ጊዜ ታዛቡ መሐመድ ምን ነው ሰሞኑን ጠፍቶ ነበር በጣም ምን እንዳገኘሁት እንጂ አልহামዱሊላህ በደህናው ከሆነ اذن ይቅርታ ጀማዓት الخير عفوا لهم يقول الله تبارك وتعالى الله كرسول صلى الله عليه وسلم جمرو كما ترش ادرس يالوت المسلمين من اندا زجاجلاچونا من عينت استواصو من دارغو جمر تناغر اسم سوره الحشر ك 8 اسك 10 لاي من على الله الفقراء المهاجرين لنذاكو بالله من غير لا يتسددوت داوچ عاد الذين اخرجوا من ديارهم واموالهم بجد كبيتاچونا كنبرتاچو لا يتسددوا يبتغون فضلا من الله ورضانا علاچو صحابوچن نو انجي الله سبحانه وتعالى يهونن ترسننا وديتان يفلغو وينصرون الله ورسوله الله اننا ملكتناهم ليتبابروا اولئك هم الصادقون علاچو እነርዝህኮ እነተኞች ናቸው አለ። ለምን? እነተኝነት የሚታወቀው የፈተና ጊዜ ስለሆነ ማለት ነው። لانهم لو لم يصدقوا في ايمانهم واتباعهم لرسول الله بالله من غير لاينا بملكتኛው صلى الله عليه واله وسلم من غير لاي እነተኝነት ባይኖራቸው ኖሮ ለማታይቡ ምንም አይነት ይሄን ያህል የሚያደክም ነገርም አልነበረም። ታሀገርም መሳደድ ያስፈልግም ነበር ሌላ ሌላም ነገር መስራት ያስፈልግም ነበር ማለት ነው። ይሄን ሁሉ ተዓብ ይሆኑበት የገቡበት ምክንያትና ይሄን ሁሉ መከራ የተጋፈጡበት ምክንያት ግን ለምንድን ነው? ሱብሃንአላህ እውነተኞች ስለሆኑ ነው አለ። ከዛም ደግሞ እነዚህ ሙሃጅሮቹን ነው በመቀጠልም والذين تبوؤوا الدار والايمان على ان ذا مدينه يتقب مدينه يالوتن نبار يهونوتن معناتنو من قبلهم كنرسو بستفيت معنات كمهاجروچو بستفيت هجره على درغوم ازاج مهاجروچو ود غادنوبت هاجر ميتطابقونا يتقمطوت ينبروت يحبون من هاجر اليهم ماذا هجرة ያደረጉትن እኮ صحابوچي يودالو ولا يجدون في صدورهم حاجه مما اوتوا سبحان الله كتسطوت ነገር ላይ ልባቸው ላይ እንደው ሀገራችን ነው ይሄ سبحان الله ሌላ ነገር የለባቸው ማለት ሀገራችን ደዝ ብዙ እንግዳ ተቀባይ ሆን ደሆች ሆን ራብራብን የሚል ነገር የላቸው እንደውም በተቃራኒው ወይእሲሩና አለ አንፍስህም ማለት በነፍሳቸውም ላይ ይመርጣሉ አለ አማኞቹን ወለው ካነ ቢህም ኸሳሰቱን አይ ሽደቱ ወመሸቃለ ችግር እንኳን ቢኖርባቸው ሱብሃንአላህ ይዝከሩ በጣም ይገርማል ሚደንቆሪ ይወራል ማለት ነው። في غزوة من المغازي عند جزيت طور بوتا لا يالو صحابوچو زمچا لا يالو مشركوچ بتام ياسچگروات ቸረ እያሉ የውሃ እጥረት ተከሰተና ህዝቡ ተጠማ ይባላል ሰሓባው። ፈጃአ ረጁሉን አንድ ሰው እየመጣ ይላሉ። ቢኢብሪቅ ሚንልማ በሆነች ማንጠልጠያ ውሃ ይዞ የመጣና ለአንዱ ሰሓቢ ሲሰጠው ፈአሻረ ኢላ ሳሒቢ ወደ ጓደኛው አመላከተ። አንድኛውን ደግሞ እንደዚሁ ሲሉት ለዛኛው ለጓደኛ ያስጠው፣ ለአንድኛው ሲሉት ለጓደኛ ያስጠው። ሐታ ረጃዐት ኢላ ሳሒቢሃ አልአወላ ወደ መጀመሪያው ሰውዬ እስከ ተመለሰች ድረስ። አስሓቡ ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም እንደዚህ ነበሩ። ወመን ዩቀ ሹሐ ነፍሲሂ እንደውም የሚገርማችሁ ነገር አንዳንዶቹ ሰሓቢዎች ሁለት ሚስት ካላቸው አንድኛዋን ሚስቴን ስብሓንላህ ልፍታልህና ዕዳዋን ከጨረሰች በኋላ አንተ አግባት እስከ ማለት አንሳሮቹ ረዲየላሁ ዐንሁም ወረዱ ዐንሁም አላህ ስብሓነሁ ወተዓላ ይውደድላቸው። ወመን ዩቀ አለ ታዲያ የተጠበቀ አለ አላህ ስብሓነሁ ወተዓላ ሹሐ ነፍሲሂ የራሱን ፍላጎት ተጠብቆ የወንድሙን ችግር ሙሻጠራ ያደረገ ሰው ፈኡላኢከ ሁሙል ሙፍሊሑን የሚድኑ ሰዎች ማለት እነዚህ ናቸው አላላህ። የመጀመሪያው አንቀጽ ስምንተኛው አንቀጽ የሙሃጅሮቹን ባህሪ የሚያብራራ ሲሆን ዘጠነኛው ደግሞ የአንሷሮቹን ባህሪ የሚያብራራ ነው። እነዚህ እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለምን ባህሪ የነቢ ሰለላሁ ዐለይሂ ወአሊሂ ወሰለም ሰሓቦች ባህሪ የሚያብራራ ነው። ከዛ በኋላ የመጡትን እስከ መጀመሪያ ድረስ ምን አይነት ባህሪ እንዳላቸው ሲናገር ወለዚነ ጃኡ ሚን ባዕዲህም ከእነርሱ በኋላ የመጡት ደግሞ አማኞች የቁሉነ ረበን ዱዓ ያደርጋሉ፣ ጌታይ ሆይ እኛን ማረን ይላሉ። ወሊእኽዋኒነ ለዚነ ሰበቁና ቢልኢማን ድሮ ላሉ ታማኞች መጥፎ የሆነ እይታ የላቸውም እንደ አብዱላህ አልሐረሪ እና እንደ ተከታዮቹ። ሱብሃንአላህ ማራቸው በእምነት የተቀደሙንን የሆኑን ቀደምቶችን ሰሓቢዮቹን ይቅርታ አድርግላቸው ሰለፎችን ብለው ዱዓ ያደርጋሉ። እኛን ይቅርታ በለን ከኛ በፊት የነበሩትን ሙእሚኖች የሚሉ ናቸው። እንደዚሁም አብረው ለሚኖሯቸው ሙእሚኖች ያላቸውን ግንኙነት ሲጠቅስ ማለት አሁን ሐልየና አብረው በሚኖሩት ስለሚኖሩት ሙእሚኖች ወላ ተጅዓል ፊ ቁሉቢና ግለን ሊለዚነ አመኑ ሱብሃነላህ ወላ ተጅዓል የሚሉ ናቸው። አታድርግብን የሚሉ ፊ ቁሉቢና አስተሳሰባችንና ልቦናችን ላይ አታድርግብን፣ ግለን ጥላቻ አታድርግብን፣ ሊለዚነ አመኑ ለነኛ ላመኑት አብረዋቸው ላሉ ታማኞች ለሙእሚንን ጥላቻ ልባችን ውስጥ አታስገባን። ኢነከ አንተ እኮ ረኡፉን ሊጀልቢል አላህ አንተ በጣም አዛኝ ነህ፣ ሊደፍዕል መባር መጥፎ ነገር ሁሉ የምትከታተልልንና ረሒሙን እጅግ በጣም አዛኝና ሩህሩህ ነህ የሚሉ ናቸው አለ። ይሄ የሚያመላክተው በጣም በጥቃቅን ነገር ሱብሃነላህ ባንዲት በትንሽ ነገር ወንድሙን ሲጠላ ይታያል ሰውየው። ይሄ በጣም ጥሩና የሙእሚኖች ባህሪ አይደለም። ሱብሃንአላህ በአንድ ነገር አካሄዱ ወይም ደግሞ ጥሩ በውጅሀተ ነበር ስላልተስማሙ ብቻ አንድን ሙእሚን መጥላት ተገቢ አይደለም። ሱብሃንአላህ ሊዛሊከ ሚን ዱዓኢሂም ከእነርሱ ዱዓ ምንድን ነበር? ወላ ተጅዓል ፊ ቁሉቢና ግለን ሊለዚነ አመኑ ሱብሃንአላህ ለነዛ ላመኑት ሰዎች ልባችን ውስጥ ጥላቻን እንዳታደርግብን የሚሉ ናቸው። ሱብሃንአላህ እነዚህ እንግዲህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦችና ወደፊት የሚመጡት ሙእሚኖች በእነዚህ ስነ ምግባር የታነጹ ሰዎች ናቸው ማለት ነው። እነዚህ የቁርአን አንቀጾች እንግዲህ የሚያመላክቱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦችና ባልደረቦች አላህ ዘንዴቱን ያህል ደረጃና ክብር እንዳላቸው የሚጠቁሙ ናቸው። እንደዚሁ ሌላው ሐዲስ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሩት ነው። ምን አሉ? ላ ተሱቡ አስሓቢ አሉ። ይህን ያሉበት ምክንያት የኔም ባልደረቦች እንዳትሳደቡ አሉ። ይህን ያሉበት ምክንያት ምንድን ነው? عبد الرحمن بن عوف እና خالد بن الوليد مكاكل يتوسن بمكاكلاتشو كرانين بريبالا خالد بن الوليد رضي الله عنه يتوسن بعبد الرحمن بن عوف رضي الله عنه لا يتوسن نقر سيناقروا سمواتشونا منالو هلتهم يا الله انفضل مالت با الله منقر لي بلاء حسن يدرقوناتشو نقر قن النزهن يوم من أهل الجنة عبد الرحمن بن عوف بطعم كبارناتشو مالت درجاتشو انصار بفيتنو ساتشو يسلموت مالنو حتى قال رسول الله صلى الله عليه وسلم سبحان الله بطعم يميقربو بطعم تلك أهبتها من البرو سبحان الله عبد الرحمن بن عوف رضي الله عنه بطعم هاي لنيانا بطعم تلك نقادي نبرو كالدنيا دمو راسها تشون نسا يدربو نبرو ومع ذلك وكان زاهدا رضي الله عنه عند قزي هنا مدينة لي شو هتسمعي بلا سبحان الله تلك شو هتسمع يا الله متين صلى الله عليه وسلم كالفوا بها لنا وسمعت تلك الضجة أم المؤمنين أعشى رضي الله عنها يا الله متين صلى الله عليه وسلم بعلى بيتي هنوت أعشى قوادها تشوزته هنو الله نجا والسنة يستاوصوا يا الله بتاتشون يهي تشوهت من دين نوسيلو يا عبد الرحمن بن عبد وكشان بقمل يقبان ودى مدينة راجل فقالت رضي الله عنها أم المؤمنين منالو الله أكبر فإني سمعت رسول الله صلى الله عليه وآله وسلم يقول رأيت عبد الرحمن بن عوف يدخل الجنة يدخل الجنة وهو يحبو عند ذلك اندهس على جيداك ودى جنة سيقبا عيتشو نبرسلوكو يا الله ملكتني عندي سمعتك ونبر على سبحان الله يتشن قال وسدو سينغروت ام المؤمنين يكون دز بلو ارسلوت اندال يمتاون وزعه على الفقراء والمساكين لدهاوچ بمولو سطونا المهم خالد بن الوليد يونا نغير بلو تعال مالتن سيسمو فقال رسول الله صلى الله عليه وسلم منالو لا تصبوا احدا من اصحابي كاني صحابوش ماننن من دات سدو كمثل احود ذهبا يا احود ترارا يمياكلكو ورق بتاطفو با الله من قد لاي ما ادرك مد احدهم او نصيفها لك ياند فينين ياكل اندا بلاتشو ينرسن انكون معنات عند يا احود ورق يميحل ترارا با الله من قد لاي انفاق بتادرغو انرسو يسروتن اكو عند فين ويم ياند فين ينجماش انكو عن مدرسة تشلو ما سبحان الله انا يهم من ملكته يا الله متعال صلى الله عليه وسلم بتعام تودى جندهن ورسول صلى الله عليه وسلم زن يا الله تشون درجانو يهم من ملكته ما لنو عندزه يا الله متى صلى الله عليه وسلم إمام أحمد لا يرد حديث ليلان رسول من دنه لا تصبوا أصحاب محمد عبد الله بن عباس ما يتشارو يا نبي بالدر وچات تسادبو فلما قام أحدهم سعالو عند ساعة كوين نرسو يعني مع النبي صلى الله عليه وسلم كنبيو قار بنبرو باس ساعات عندو ساعات عدو خير من عمل أحدكم 40 سنة كان أنت كاربا ما تسرى سبحان الله عند الزو عمران بن حسين مبارو صحابي وارو حديثنا وانا رسول الله صلى الله عليه وآله وسلم قال بلوالو خير الناس كرني كسوش هلو يتمرطو مالتنا كزمن هلو يتمرطو يني زمن ينبروتنا جو ثم الذين يلونهم ثم الذين يلونهم كزام لتقوى يالو كزام لتقوى يالو سوستين هذا رجال أي مالنو وقد ثبت في صحيح مسلم أن جابر رضي الله عنه أن النبي صلى الله عليه وسلم يا الله ملكتني قال بلوالو لا يدخل النار أحد بايع تحت الشجرة لا يدخل النار أحد ما نمسات أي قبام بايع تحت الشجرة ከዛፏ ስር እኮ ቃል ኪዳን የገባ ዑስማን ብኑ አፋን ረዲየላሁ ዐንሁ ወደ መካ ተልከው ተገድለዋል የሚል ወሬ ተሰምቶ ነበር። ለዛ ቃል ኪዳን የገቡ ሰዎች አሉ ማለት ነው። እንደዚሁ አላህ ሱብሓነሁ ወተዓላ ሱረቱ ተውባ አንቀጽ 117 ላይ ሲናገር ለቀድ ታበ ላሁ ዐለ ነቢይ ወልሙሃጅሪን ወልአንሳር። አላህ እኮ በነቢዩ ላይ እና እንዲሁም በሙሃጅሮች እና በአንሳር ላይ ተውባ አደረገ። አለዚነ እነዛ ሙሃጅሮች እና አንሳሮች እተበዑሁ ፊ ሳዓት ልዑስራ አስቸጋሪ በሆነችው ሰዓት ላይ የተከተሉት ማለት ገዝወተ ልዑስራ የሚባል ነበር። የሙእታ ጦርነት ጊዜ ወይም ደግሞ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም መጨረሻ የዘመቱት ዘመቻ ቡክ ዘመቻ ጊዜ የዘመቱትን ማለት ነው። ግን ምን አሉ በመቀጠል ወላ ኑፈሪጡ ፊ ሑቢ አሐድ ሚንሁም ማለት እናከብራቸዋለን ማለት እነርሱን እናመልካቸዋለን ወይም አማላጅ ይሆኑናል በሚል ከንቱ አስተሳሰብ ወደ ፈጣሪ ያቀርባሉ በሚል እናመልካቸዋለን ማለታችን አይደለም። አይላ ነተጃወዙ ለሐደ ፊ ሑቢ አሐድ ሚንሁም እነሱን ስንወርድ በውዴታችን ላይ ድንበር አናልፍም። ለምን አላህ ስብሓነሁ ወተዓላ ምን አለ ሲያስጠነቅቃቸው አይሁዶችንና ክርስቲያኖችን? ሱረቱ ኒሳ አንቀጽ 171 ላይ የአህለል ኪታቢ እናንተ የመጽሐፍ ሰዎች ሆይ ላ ተግሩ ፊ ዲኒኩም በሃይማኖታችሁ ውስጥ ወሰንን አትለፉ ብሎ ከልክሏል። እኛ መካከለኛ ሰዎች ነን በእያንዳንዱ ነገር። ቃለ አላህ ወከዛሊከ ጀዐልናኩም ኡመተን ወሰጣ እንደዚሁ እናንተን እኮ መካከለኛ ቡድኖች፣ ህዝቦች አደረግናችሁ አለ። እንደዚሁ ደግሞ ወላ ነተበረኡ ሚን አሐድ ሚንሁም ከአንድም ሰሩ አናደርግም ማለት ነው። በመቀጠልም ምን አሉ ወሑቡሁም እነዚህን እኮ የአላህን የነብዩን ሰለላሁ ዐለይሂ ወሰለም ሰሐቦች መውደድ ዲኑን ዲን ነው ወኢማን ኢማን ነው ወኢህሳኑን መልካም ስራ ነው አሉ። ለምን ኢማሙ ትርሚዚ ያወሩት ሐዲስ አለ። አን አብዱላህ ኢብኑ ሙገፈል ረዲየላሁ ዐንሁ ቃለ ሰሚዕቱ ረሱላ ሰለላሁ ዐለይሂ ወሰለም የቁል አላህ አደራችሁን አሉ የሰሐቦችን ነገር ላ ተተኺዙሁም ገረደን በዕዲ ከኔ በኋላ እኮ ገረድ ማለት የሆነ የሚተከልና ሰዎች ለኢላማ መለማመጃ የሚያደርጉት ሱብሓነላህ እንደዛ ያለ ነገር ነው። ፈመን አሐበሁም አሉ የኔን ሰሐቦችና ባልደረቦች የሚወደው ፈቡ ሑቢ አሐበሁም ሱብሓነላህ ማለት እኔን ስለወደደ ነው የሚወዳቸው። ወመን አብገደሁም እነርሱን የጠላ ደግሞ ፈቢቡግዲ አብገደሁም እኔን ስለሚጠላ ነው የሚጠላቸው። ወመን አዛሁም ፈቀድ አዛኒ እነርሱን የረበሸ ልክ እንደኔ የረበሸ ነው። ወመን አዛኒ ፈቀድ አዛላህ እኔን ደግሞ የረበሸ ልክ አላህን ስብሓነሁ ወተዓላ አዛ ለማድረግ እንደሞከረ ነው። ወመን አዛላህ ፈዩሽኩ አን የእኹዘሁ አላህን አዛ ለማድረግ ሞክራለሁ ያለ ደግሞ አላህ ስብሓነሁ ወተዓላ ሊይዘው ይቀርባል በማለት ኢማሙ ትርሚዚ ኢማሙ አሕመድ ባቡ ፈዳኢል ሰሓባም ላይ ጠቅሰውታል። ስብሓነላህ እንደውም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ሑቡ ልአንሳሪ ሚን ልኢማን የሚል ሐዲስ አለ። ሰሓቦችን መውደድ እንዴት እንደሚወዷቸው የአላህ መልክተኛ ስብሓነላህ። ለመሆኑ የአላህ መልእክተኛ የወደዷቸውን እነዚህ ገለባዎች ጠሏቸው አልጠሏቸው ምንም የሚከሰትባቸው ነገር አለ? እንዴት እንደሚሳሱላቸው የአላህ መልእክተኛ ሱብሃንአላህ። ምን አሉ የአላህ መልእክተኛ አንድ ጊዜ ሲናገሩ አናሱ የክሱሩን አሉ ሰዎች ይበዛሉ ወለአንሳር ይቅሉ አንሳሮች ግን ያንሳሉ አሉ። حتى يكونوا كالملح في الطعام لك ምግብ ውስጥ እንደሚረጭ ጨው እስከሚሆኑ ድረስ የአላህ መትያ ሰለላሁ ዐለይሂ ወሰለም እንዴት እንደሚወዷቸው። የሑዴይቢያ ዘመቻ ጊዜ ከምርኮ ምንም ነገር የአላህ መትያ ሰለላሁ ዐለይሂ ወሰለም የሑዴይቢያ ዘመቻ ጊዜ እንዳለ ለመካ ሰዎች ያላቸውን ነገር ሁሉ ሰጧቸው፣ ያለውን ነገር ሁሉ ሰጧቸው። እያንዳንዱ ላለው ሰው ለመካ ለነ አቡ ሱፊያን ለነ ሙዓውያ ብኑ አቢ ሱፊያን የዚድ ብኑ አቢ ሱፊያን ለሁሉ ለነ ሶፍዋን ብኑ ኡመያ ላሉት ነገሮች ሁሉ እንዳለ ሲያከፋፍሉ ለአንሳሮች ሁሉ ለአንሳሮች ብቻ ምንም ነገር አልሰጡ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ሰሓቦች ማለት ነው። ሱብሃንአላህ። ከዛም ምንድን ነው ብለው ገረማቸው። እነዚህ የመካ ሰዎች አሁን ነው እንትን ያሉት፣ እኛ ግን ድሮ ከመጀመሪያው ጀምረን ከኢስላም ላይ ኪፋህ ያደረግንና ሙናበላ ያደረግንና አሉና በአንድ ተሰብስበው አንደኛውን ሰሓቢ ወደ አላህ መልክተኛ ሰለላሁ ዐለይሂ ወሰለምን ላኳቸው። ሲልኳቸው ሱብሃንአላህ እንደዚህ እንደዚህ ነው አላቸውና ቦታ ላይ እንዲሰበሰቡ አድርግልኛ ነውና ሄዱ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ሄዱና ምን አሏቸው? አለም ተኩኑ ቡላልና አሏቸው። ጠማማ አልነበራችሁም ምን? ጣዖትን የምታመልኩ አልነበራችሁም ምን? ፈሃዳኩም ላሁ ቢ እኔም በመላኩ አላህ ስብሓነሁ ወተዓላ ወደ ትክክለኛው መንገድ እንድትቀኑ አደረጋቸው አላቸው። እንደዚሁ የምትጣሉና የምትጨፋጨፉ አልነበራችሁም ምን? አውስና ኸዝረጅ የሚባሉት ፈአለፈ አላሁ በይነ ቁሉቢኩም በእኔ ምክንያት አንድ እንድትሆኑ አላህ አላደረገላችሁም ምን አላቸው። ሱብሃንአላህ። አዎ አሉ። ሱብሃንአላህ። በመቀጠልም ታዲያ ተናገሩና እንደዛ አላደረግኩላችሁም ወይ አላህ በእኔ ምክንያት እንደዛ አለ። መጨረሻ ላይ ምን አሉ? መልስ ስጡኝ ሲሉ መልስ የሚሰጠታ ለው ሽእቱም ለቁልቱም አለው ከማ ቃል ረሱል ብትፈልጉ ትሉ ነበር። ሰዎች አባረው እኛ አስጠጋነ እንዲህ አደረግንልህ ተከላከልን ይሉ ነበር። ሱብሃንአላህ። ከዛ ምን አሏቸው? አላህ መልክተኛ ሰለላሁ ዐለይሂ ወሰለም አላ ቱሂቡና አሏቸው። እናንተ አትወዱም ምን? አይዘሃበ الناسو ቢሻቲ ወልበዒር ሰዎች ግመልና ፍየል ይዘው ወደ ቤታቸው ሲገቡ ወተዝሃቡና አንቱም ቢረሱልላህ እናንተ ግን እኮ የአላህ መልክተኛ ይዛችሁ ወደ ሀገራችሁ ብትሄዱ አትወዱም ምን አሏቸው የአላህ መልክተኛ ሰለላሁ ዐለይሂ ወሰለም። በመቀጠልም ታዲያ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ለው ሰለከ الناسو شعبًا አሉ ሰዎች አንድ አቅጣጫና አንድ ጎዳና ቢይዙ ወሰለ አንሳሮች እንደገና አንድ አቅጣጫ ቢይዙ ለሰለክቱ شعب الانصار የአንሳሮችን አቅጣጫ ይጓዝ ነበር አሉ የአላህ መልክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ሲናገሩ ማለት ነው። ዱዓም አደረጉላቸው። ወለውለል ሂጅረቱ ሂጅራ ባይኖር ኖሮ ለኩንቱ ረጁለ ሚነል አንሷር ከአንሷሮች ይሆን ነበር አሉና አላሁመ ግፊር ሊል አንሷር ወአብናእ አንሷር ለአንሷሮች አላህ ይውደድላቸው ለአንሷር ልጅ ልጆችም ወአብናእ አብናእ አንሷር ለአንሷሮች ልጅ ልጆችም ተዋሉ ማለት ነው። አላሁመ ሰለላሁ ዐለይሂ ወሰለም እና አልሙሂም ሰሓቦቹ በጣም ከባድ ነው ደረጃቸው አላህ ዘንድ ላይ የነበራቸው። ፈማአድሪ ያህልን ጨምር 15 አካር በሆኗል። ጥያቄ ለጥያቄና መልስ ሰዓት ምን ተው ይሻላል አዛን እስከሚደረግ ድረስ ወኢንሻአላህ ነገ ከየት እንጀምራለን? አላህ ካለ ማለት ነው። አላህ ከፈቀደ 123 ላይ እንጀምራለን ኢንሻአላህ። 123 ላይ ነው የምንጀምረው ነገ ኢንሻአላህ ቢላ ተባረከ ወተዓላ። ወስብሐነከ اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك. إن أنت تيجي السلام عليكم. ቁርአኑን ሳይረዱት ቀርተው ነው እነዚህ ሰሃቦቻችን የነኛ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች እኛ ኮከቦቻችን ብለን የምንላቸውን ያው ዝቅ እያደረጉ አንዳንድ ነገር የሚናገር ቁርአኑን አልተረዱትም ማለት ነው። አሁን ለምሳሌ ረዲየላሁ አንሁም ወረዱአን እያለ እየተናገረ እንዴት ቁርአኑን እያነበቡት እንዴት ነው በምን ምክንያት ነው እንደዚህ ከተረዱት እንደዛ እያሉ የሚሉት? አላህ ስራቸውን ወዶላቸዋል እያለ እየተናገረ ማለት ነው። በዚህ ላይ ትንሽ ቢያብራሩልኝ እርስዎ ስለሚያውቁ። ብስምላህ ረህማን ረሂም። የታችን ጥያቄ ጥሩ ጥያቄ ነው። እነርሱ ቁርአንን አልተረዱትም። በመጀመሪያ እነሱ ይህ ጥያቄ ሊጠይቅ የሚችለው እኮ የእነሱ አስተሳሰብና አቂዳ ከቁርአንና ከሐዲስ የተወሰደ ቢሆን ይህ ጥያቄ ሊመጣ ይችላል። ነገር ግን እነሱ የትኛውን ማስተሳሰባቸውና አቂዳቸው አቂዳቸው በሐዋ ላይ እና በልብ ወለድ ላይ የተመሰረተ ስለሆነ እነሱም በግልጽ ይናገራሉ። እኛ ይህን የአላህን ስብሓን ወተዓላ አስማ ሲፋትን የማንቀበለው እንደናንተ 13ቱን ብቻ የምንቀበለው ከስምና ከባህሪም አእምሮ ሙስተሒል ነው ብሎ ስለማይወስደው ነው ነው የሚሉት በግልጽ ማለት ነው። ሳይፈራ አብዱላህ አልሐረሪም ሲፋቱ 13 የሚባለው መጽሐፉ ላይ እንዲህ ነው ያለው፣ አቅል አይቀበለውም ነው እኮ የሚሉት፣ አእምሯችን ሊረዳው አይችልም። ታዲያ ሱብሃንአላህ አንድ የአረበኛ ተናጋሪ አለየ ነህቱል ቀዋፊ ማዓዲን ይሃል አሉ። እኔ ግጥም መግጠም ካለብኝ ከባህሩ ጥሩ አድርጌ መግጠም አለብኝ። ፈማ አለየ ኢዛ ለም ተፍሃሚ ልበቀር፣ ነገር ግን እንስሳቶቹ ታልተረዱት ግን ምንም እኔ አልበሳጭም አለ ይባላል። ያን የገጠመውን ግጥም ማለት ታዲያ እኛ አላህ ካልተናገረና የእነሱ አእምሮ የማይቀበለው ከሆነ ኢነማ አልኸለሉ ፊ ዑቁሊሂም፣ ችግሩ አስተሳሰባቸው ላይና አእምሯቸው ላይ ነው፣ ልባቸው ላይ መረብ ነው እንጂ ከቁርአኑ ወይም ከሐዲሱ አይደለም። በሁለተኛ ደረጃ ከጣኢፋ ሙአሰሰ ቢአው ከጣኢፋ ሙትሐርከ ቢአሳቢዕ ሱህዩንያ እንደ ማንኛውም በአይሁድ ጣት እንደሚንቀሳቀስ ቡድን ማለት በአይሁድ ጣት እንደሚመራ ቡድን ዩሪዱነ አንየፍሲሉ በይነ ልኡመቲ ወታሪኽሃ ሊፊሃ ኡመተል ኢስላምያው ማንኛውም በአይሁድ የተመሰረተ ቡድን ሙስሊሞች ላይ ያለው እይታና ወደፊት ያለው አስተያየትና አቅጣጫ ለሙስሊሞች የሚመኘው ማነኝ እኔ? ቀደምቶቼ እነማን ናቸው? የእነማንም መንገድ ነው የምከተለው? ልክ እንደኔ ሲያምኑ የነበሩ ሰዎች ምንድን ነው የሚሰሩት እንዳይል የእነሱም መጥፎ ስራ ያኒ እነሱ መጥፎ እንደሆኑ ህብረተሰቡ እንዲረዳና እነሱን እንዲጠላ ነው የሚያደርጉት። እነሱ እነዛ ሰሃቢዎች እነዛ ጀግኖችና እነዛ ከዋክብቶችን በጥሩ እንድናመሰግናቸው አያውቁ። ለምን እንደነርሱ ተሆንኛ እነርሱ እንደኛ ከሆኑ ለኛ አደጋዎች ናቸው የሚል ችግር ስላለባቸው እኛ ዱንያ የምንወድ ሙስሊም ህብረተሰብ ያኒ አኽላቅ የለለ